አላሁ ቢክ الاسلام والمسلمين የተበደሉ ሰዎችን ካሳውን ያሰጣቸው ያላደረሰውን ሰዎች ወንጀል ይነሳና በሱ ላይ ይጫናል። ምናሉ ነቢያችን አለይሂ ሰላቱ ሰላም فيؤخذ من خطاياهم ثم ماذا فطرح عليه በሱ ላይ ሻሸክሙትና የሳቸውን ወንጀል እና ከዛ በሳት ውስጥ ይወረወራል አሉ። አላህ ይጠብቀን። وما ادراك ما النار لا حول ولا قوه الا بالله العلي العظيم የዱንያ የሳት እንኳን የቱንያል ያረገችን እንግዲህ ያአክራው ሳት የቱንያል እንደሆነ መገመት ቀላል ነው በጣም። እና እነዚህ ሐዲሶች ምንም የማይወዛገቡና ሶሂ የሆኑ ሐዲሶች ናቸው። ረሱል አለይሂ ሰላም እንደዚህ ተናግረዋል። እንደዚሁም በሌላ ሐዲስ ላይ ምን ብለዋል ረሱል አለይሂ ሰላም ኢነ ሪጃላን የተኸወዱነ ፊ ማሊላሂ ቢገይሪ ሐቅ ፈለሁም ናሩ የውም አልቂያማ ይላሉ ነቢያችን አለይሂ ሰላም። አላግባብ የአላህን ገንዘብ አላግባብ የሚጠቀሙ ግፈኞች በደለኞች አሉ። ግፍ እኮ ሰው ብቻ አይደለም ደግሞ ግፍ ራሱንም ይበድላል። ሰው ልጅ ሐራም ሲበላ፣ ሐራም ሲጠጣ፣ ሐራም ሲለብስ ራሱንም ግፍ በራሱ ላይ ግፍ እየዋለ ነው። ነፍሳችን እኮ አማና ናት። ራሱን ትገል ራሱን ሲታነቅ በሽጉጥ ሲገል ራሱ ላይ በደል እየፈጸመ ነው። እንደውም ራሱን ያጠፋ ሰው ነብይ ሰለላሁ ዐለይሂ ወሰለም የሌላ ሰው ህይወት ከማጥፋት የከፋ ነው ወንጀሉ ይላሉና እና ሰዎች አሉ፣ አንዳንድ ሰዎች አሉ የተከወዱነ ፊ ማሊላሂ ተከብት ሲሆኑ እንደፈለጉ ሲወጡ ሲገቡ ሲያወጡ ሲይዙ ይታያሉ። በአላህ ገንዘብ አላህ ሱብሃነሁ ወተዓላ ገንዘብን ዱንያችንና ዲናችንን ልናቋቁምበት አካላችንን ልናቋቁምበት ነበር የሰጠን። ከዛ ግን አልፈው እሳቸው ራሳቸውን ያጠፉበታል። ቢገይር ታለ ምንም ሐቅ ፈለሁም ናሩ የውም አልቂያመቲ ይላሉ ነቢ ሰለላሁ ዐለይሂ ወሰለም። እሳት ነው የሚጠብቃቸው የቂያማ ቀን ይላሉ። እንደዚሁም ለሙዓዝ ብን ጀበል ወደ የመን ሲልኩት ምን አሉ? ዘካ ለመሰብሰብ ልከውት ነበረ እና ያ ሙዓዝ አሉት ገንዘብን ያዝ ታሉ። በኋላ ሁዝ ሚን አምዋሊህም ሰደቀተን ቱኸዙ ሚን አግንያኢህም ወቱረዱ ኢላ ፉቀራኢህም ተሀብታሞቹ ያዝ ወደ ድሃዎቹ አከፋፍል ይህን እንደዚህ አይነት ገንዘብ ሰብስብ ብለው ትልኩት። ወተቂ ደዕወተል መዝሉም አሉት። ወተቂ ከራኢም አምዋሊህም በሌላ ሀዲስ ብለዋል ጥሩ ጥሩ ገንዘባቸውን መርጠህ እንዳትወስድባቸው መካከለኛውን ንብረት ውሰድ ትቀበል እና የምርት አይነት ስላለ ነው። ግርድ አለ፣ ምርት አለ። ጥሩ ተምር ይመረታል፣ መጥፎ ተምር ይመረታል፣ መካከለኛ አለ። ወሰጡን ያዝ አሉትና ምን አሉት ታዲያ ታስተነቁት። ወተቂ ደዕወተ ልመዝሉሚ መሀል ሻሂዳችን ይህ ነው። የተበደሉን ሰዎች ዱዓ ተጠንቀቅ፣ የተበደሉን ሰዎች ሮሮ ተጠንቀቅ፣ የተበደሉን ሰዎች ሸኳ ክስ ተጠንቀቅ አሉ። ወተቂ ደዕወተ ልመዝሉሚ ፈኢነሁ ለይሰ በይነሃ ወበይነ ላህ ሂጃብ። የተበዳይ ሰዎች ዱዓና አላህ ቤት ላይ መካከል የሚጋረዳት ምንም ነገር የለም አሉ። ሀታ ካፊር እንኳ ቢሆን ተተበደለ ካፊር እንኳ ዱዓ ቢያደርግብህ አላህ ስብሃነ ወተዓላ ይበቀልለታል፣ ይቀበላል፣ ወደ አላህ ውስጥ ወደ አላህ ዘንዳ ይደርሳል ነው። ይህ አም ነው። ተበዳዮችን ካፊሮችን በድሉ እኳ አልተባልንም። እሳቸው እንጂ የሚበድሉን ድሮም እኛ ሙስሊሞች በድለናቸው አናውቅም፣ ግን በድሉም አልተባልንም፣ በድሉ አልተባልንም። ስለዚህ ወተቂ ደዕወተ ልመዝሉሚ ፈኢነሁ ለይሰ በይነሃ ወበይነ ላህ ሂጃብ፣ መጋረጆ የለም። በዛ ዱዓና የተበዳይ ሰው እጁን ዘርግቶ ጌታ ሆይ በሚላት ዱዓና በአላህ ዘንዳ ግርዶሽ የለም፣ ወደ አላህ ዳይሬክት ነው የምትሄደው ይላሉ። ወፊ ሶሒህ መን ዘለመ ቀይደ ሽብሪን አሉ። መን ዘለመ ቀይደ ሽብሪን ሚን አልአርድ ጡውቀሁ ሚን ሰብዒ አረዲነ የውመ ልቅያመቲ። አንድ ስንዝር ድንበር የገፋ ሰው አሉ ነቢያችን አለይሂ ሰላቱ ወሰላም። መቼም የመኖሪያ ቤትም ሊሆን ይችላል፣ የእራሽ ቦታም ሊሆን ይችላል፣ የድርጅት ቦታም ሊሆን ይችላል። አላኩል ያህል ከጎረቤቶቻችን ድንበር የገፋን አንድ ስንዝር እንኳን ብትሆን ድንበር የገፋ ሰው አሉ ነቢያችን አለይሂ ሰላቱ ወሰላም። ዙም ነው አይደለ? ظلم نو من الارض طوقه من سبع اراضين لك بزاج عند سنزر كهونه دنبره غفاو عند كند كهونه باند لك باند كندوالك باند كندوالك يالو مريت سبعت مريت قرطلتنا بانغت تشكم يبرالال يا عند مريت غزفته يتون يالنا يا جماعه يتون يالنا يا عند مريت ምናቃለ አንድ መሬት طيب ሰባቱ ሰማዎች ያሉ ዑለማዎች በሰማይ ላይ በሰማይ እንትን ብለውት የያንዳንዱ መሬት ውፍረት 500 አመት የሚያስር ቀድር ነው ይላሉ። ያንዱ የያንዳንዱ ሰማይ ውፍረት 500 አመት የሚያስር እንደመሆኑ መጠን የዚህም የዛ ማለት ቁጥር ነው ያላቸው ውፍረቱም እንደዛው ነው። እንግዲህ 500 አመት በ 7 ስናባዛው 5 ለ 7 ስንት ነው? 30 ስንት ነው? 35 35 ሐውላ ወላ ቁወተ ኢላ ቢላህ 500 አመት ከሆነ ስንት ሆነ ማለት ነው? 35000 አመት የሚያስጉዝ የሚያስጉዘው መሬት ባንገት ተሸከም ይባላል። 35000 نعم አዎ 35000 ነው ማለት 3500 ታውን 35000 ነው ነው የተሰበሰበው። እሺ እንግዲህ 3500 ነው 3500 ማለት ነው ነው አዎ 3500 ነው 35 ላይ 20 ነው የምንጨምረው 3 ጊዜ 5 37 ጊዜ 5 37 35 ነው 20 ሲሆን 3500 ነው 35000 ሳይሆን እና 3500 የሚያሰደውን የመሬት ክብደት ያይቆረጥለትናሉ በጫንቃ ተሸከም ይባላል። መሸከም እስካልቻለ ድረስ በዛው ይቀጣል ነው አይችልም ደሞ ይችላል ሀብል ይሰራለታል። የሰባቱ መሬት ሀብል ይሰራለታል። አላህ አይፈትነን አላህ አይቅጣን እጃችንን አደበኞች ያርግልን። የሰው ድንበር ከመጋፋት የሰው ክብር ተመንካት ተመዘለፍ ሰውን ከማማት ከመቀማት አላህ ይጠብቀን ከመምታትም እንደዛው። እና ምን ይለው ነው ኢሻሱላ ሱላም ጥውቀሁ ምን ሰቢ አረዲነ የውመል ቂያማ የውመል ቂያማ ሀብል ይሰራለታልና ባንገት ላይ ይንጠለጠለታል አሉ። ያ አላህ الله سبحانه وتعالى باندان في الكتاب وشا من الان إلا نبر اشتد غضبي على من ظلم إلى الله الله من الان اشتد غضبي قطع بطعام كفة هنا يتنكر هنا ما بمعن لي على من ظلم ببدأ سولاي ببدأ سولاي من لم يجد له ناصرا غيري كني بكر رداتي للو مسكين زري للو دها دكاما እሱን የሚበድል ሰው ወገን የለው የሚጋፈጥለት ብሎ ከኔ በቀስተቀር አንድ ምረዳት የሌለውን ምስኪን የበደለ ሰው ላይ ቁጣዬ በጣም የከፋ ነው የጠነከረ ቁጣ ነው የምቆጣው ኢላ አላህ ሱብሃነሁ ወተዓላ። ወገን ያለው ይበደል አንድ ድሮስ ታዲያ ወደ ያለው ወገን ያለውን ማን ይበድልም ይበቀሉና አስነል وانشد بعدهم لا تظلمن اذا ما كنت مقتدرا فالظلم يرجع عقابه الى الندم تنام عيناك والمظلوم منتبه يدعو عليك وعين الله لم تنم الى الشعر من على لا تظلمن اتبدل اذا ما كنت مقتدرا ብቃቱ ሲኖርህ መበደል ብቃቱ ሲኖርህ ኃይሉ ይያለህ አትበድል فالظلم غفر يرجع عقابه ቅጣቱ ወደ ማን እንመለሰው? ኢለ ነደሚ መጨረሻው ወደ ለዳማ ነው። ከምታገኘው መጥፎ ደሞዝ የተነሳ የምንለድምበት ነው የሚሆነው። እና በድለህ አትሙት። ተናሙ ምን ስለሆነ ነው ይህ መጥፎ ነዳማ የሚያስገባ ደሞዝ የሚያስከፍለው ምን ስለሆነ ይሆን? ተናሙ ዓይናከ ወልመዝሉሙ ሙንተቢሁን የወጋ ቢረሳ የተወጋ ይረሳ ይላል አማራለ። ተናሙ ዓይናከ አንተ የልብህን ተናግረ የልብሽን ተናግረሽ የልብሽን ሰርተሽ እንቅልፍ ጅዋር ሲወስድህ የተበደለ ግን ነቅቶ ጌታዬ ሆይ ማንም ረዳት የለኝም ካንተ በስተቀር የምትበቀልኝ አንተ ብቻ ነህ ብሎ በነገር የተወጋው ልቡ ቆስሎ ዛቱ የተደበደበው ቁስለቱ እየተሰማው ንብረቱ የሄደው ላቡን እያስታወሰ የተዘረፈው ያን ሁሉ እያየ እንቅልፋቶ ጌታዬ ሆይ ይላል ይላል። ወልመዝሉሙ ሙንተቢሁን የተበደለው መቶ መቶ ንቃት ላይ እያለ የድዑ አለይከ ጌታዬ ሆይ አንተ ተበቀለኝ እያለ በአንተ ላይ ዱዓ እያደረገብህ ወዐይኑ ላሂ ለም ተነሚ የአላህ እኮ አይን አተኛም። አንተን ይቆጣጠራል፣ የእሱንም ዱዓ ይቀበላል ይሰማል፣ አንተንም ድባቅ ይመታሃል ነው። አላህ ይጠብቀን፣ አላህ ይጠብቀን። ወካነ በዕዱ ሰለፊ ረሒመሁም ላህ ምን ይሉ ነበር ሰለፎች? ላ ተዝሊም ዱዓፋአ ፈተኩነ ምን አሽራር ልአቅውያኢ ይሉ ነበር። ደካማዎችን አደራችሁን አደራህን እንዳትበድል ይላሉ፣ አደራህን እንዳትበድል ይላሉ። ፈተኩነ ምን አሽራር ልአቅውያኢ ኃይለኛ ኃይለኛ ከሚባሉት ሰዎች ደግሞ አንተ ደካማዎችን ሰዎች ደካማዎች ሰዎች ስትበድል አንተ ጠንካራ ከሚባሉ ሰዎች ሁሉ ሆነውም ደግሞ ግፈኞች ተብለው ከተመደቡ ሰዎች ትሆናለህና እንትን አትበል፣ ደካማዎችን እንዳታጠቃ እንዳትበድል። ኃይለኛም ብትበድለው ራሱ ይበቀላል ስለሚባል ብዙም የገነነ እንትን አይሆንም። ደካማ ግን የሚበድል ሰው አይታችሁ ከሆነ አንዳንድ ሰው አሁን ወንድ ሴት ይመጣለሁ ወንድና ስትጣተው ላጣላ ግን አይደለም ማዘራችሁ ክክል ነው። ሴቶችን በተለይ ማክበር አለባቸው። እና ቢመታ ምን እንጂ ሴት ይመታል ነው የሚባለው አይደለም? ደካማም ከሆነ ደግሞ ይህ እንዴት አለ መጥፎ ሰው ነው የሚባለው። ኃይል ኃይሉ በኃይሉ የሚከበር ሳይሆን በኃይሉ የሚዋረድ ሰው ነው የሚሆነው። ምን አሽራሪ አቅውያኢ ወቃል አቡ ሁረይራ ረዲየላሁ አንሁ ኢነል ይላሉ ሑባራ ለተሙቱ ፊ ወክሪሃ ሂዛለን ሚን ዙልሚ ዟሊሚ። ሑባራ የምትባል ወፍ ነገር ነች መሰለኝ። እሷ እጉሪዋ ውስጥ ሁና አሉ አፎን ወክር ማለት ቤቷ ነች። ቤቷ ውስጥ በጣም ከስታ ትሞታለች አሉ። ወክር ማለት ቻው ተርትሮ የሚሰራት ቤት ወክሯታልና ከስታ ትሞታለች። ከምን የተነሳ ነው አሉ? የበደለኞችን በደል ስታስታውስ በጣም እየተጨነቀች ወይም ብትወጣ በደል ፈርታ የምትበላው አታ ክስት ብላ ትሞታለች። ከሚደርስባት ወይም ከእሷ ላይ በሚደርስባት ወይም ከምታየው የበደል አይነት የተነሳ ይላሉ አቡ ሁረይራ አላሁ አለም። وقيل مكتوب في التوراة ينادي مناد من وراء الجسر يعني الصراط بتوراة لاي كتصافو صحفوچ كالله سبحانه وتعالى قالاتوچ منالو ملائكاو يطرال تصراط جربا هونو يطرال لالو يا معشر الجبابرة الطغاة لالو ان انت ግፈኞች ጠማማ ሰዎች ወይ ይላል። ወያ ማዕሸረ ልሙትረፊን አልአሽቅያ እናንተ አባከኞች ስስታም ገረጭራጫ ሀብታሞች እድለቢስ ሀብታሞች ወይ ይላል። የማያበላ መቼም እድለቢስ ነው አይደለ? ሀብታም ሆኖ ገንዘቡን የማያበላ እድለቢስ ነው። ኢነላሀ የሕሊፉ ቢዕዘቲሂ ወጀላሊሂ፣ አላህ ስብሓነሁ ወተዓላ በሀያልነቱና በክብሩ ይምላል፣ በአሸናፊነት አሸናፊ በሆነው ሲፈቱ ይምላል አሉ። አላ ዩጃውዛ ሀዘ ልጅስረ አልየውመ ዛሊሙን፣ አንድም በዳይ ተብሎ ግፈኛ የተባለ ሰው የሲራጥን ድልድል ማለፍ አይችልም ብሎ ጌታችሁ በአሸናፊነቱና በክብሩ ምሎ ተናገረ ብሎ ያስተላልፋል። ምን ይሆን ታዲያ የሚበቃን? ይህ አዋጅ ሲታወጅ በደለኞቹ ነን፣ በግፍ ተመዝግቦብን ስራችን አላህ ጋር የምንገናኝ ሰው ወደ አኸራ የምንሄድ ከሆነ ምን ይሆን የዛን ሰዓት የሚበቃን? ምን ይሆን የሚወጠና? የጀማዓ ወማ አድራኩም መስራት ሲራጥ ማለት ምን ማለት እንደው እናቃለን? ሲራጥ ማለት ከጸጉር የቀጠነ ከሰይፍ ስለት የሆነ ከድቅድቅ ያለ ጨለማ የሆነ አቀበቱ ሺህ ዓመት ዝቅዝቀቱ ቁልቁለቱ ሺህ ዓመት አግድመቱ ሺህ ዓመት ነው የሚባል ከበታችሁ ጀሀነም የሆነ እሳት ላይ የተዘረጋ ድልድይ ነው። ይችን ማልፊያት የለም ከተባለ ታዲያ ወዴት ይሆን መስራችን? እየረገፍን ወደ ጀሀነም ነበልባል ውስጥ መዝቀጥ ነው አይደለም? አላህ ይጠብቀን፣ አላህ ይጠብቀን። እስኪ እንደው ራሳችን እዛ ቦታ እናድርገውና ያ ጀማዓ ትንሽ ስናስታውስ፣ ያአላህ ያአላህ ጡፍ ሚና ያ አርሐም ራሒሚን። قال جابر رضي الله عنه وأرضاه، جابر بن عبد الله بن لال، لما رجعت مهاجرة الحبشة عام الفتح إلى رسول الله صلى الله عليه وسلم قال: ألا تخبروني بعجب ما رأيتم بأرض الحبشة؟ يا فتح مكة قدي وده بجها وده نواقر تصدوا ينبروا الصحابة وش سدتن وش سملسوا وده نبي عليه الصلاة والسلام قال ጎራ ብለው ተቀምጠው ረሱል አለይሂ ሰላቱ ወሰላም ያላቸውን ኢንፎርሜሽን ስለ ሀበሻ መጠየቅ ጀመሩ። ምን አሉ? እስቲ እንደው በጣም የሚደንቅ የሚገርም ነገር ሀበሻ ውስጥ ካያችሁት ነገር እስቲ አቅምሱ ላይም ንገሩኝ አሉ ረሱል አለይሂ ሰላቱ ወሰላም። አላ ትኽቢሩኒ፣ አትነግሩኝም አሏቸው። ቢዐጀቢል ማርአይቱም ቢአርዲል ሀበሻ፣ በጣም የሚደንቅ ነገር ከምትሉ ከምገምቱት ያያችሁት ነገር ሲ ምን አይታችኋል? አሉ ነቢያችን አለይሂ ሰላቱ ወሰላም። ፈቃለ ፊትየቱን ካኑ ሚንሁም፣ እዛ ከነበሩ ወጣቶች ብድጋሉና ምን አሉ? በላ ያ ረሱላላህ፣ እንነግርሃለን ምን ችግር አለ አሉ። በይነማ ናህኑ የውመን ጅሉሱን ኢዝ መረት ቢና አጁዙን ሚን አጃኢዚህም ተሕሚሉ አላ ረእሲሃ ቁለተን ሚን ማኢን። አንድ ቀን ተሰባስበን ተቀምጠን እየተጫወትን እያለ አንዲት ባልቴት ሴትዮ የእድሜ ባለጸጋ የሆነች ባልቴት አለፈች በእኛ ጋር። ምን አጃተ ባልቴቶቻቸው አንድኛዋ አለፈች። ምን ተሸክማለች አሉ። በጭንቅላቷ ላይ ቁለተን ሚንልማ እንስራ ነገር ወይም ባሬን ብሎት እንስራ የቅልም ሆነ የሸክላ በእንስራ ውሃ ተሸክማለች አሉ። ፈመረት ቢፈተን ሚንሁም ከእሳቸው ከሀበሻ ከሆኑ ናም እንስራ አንሰር ነው እንስራ ነው እንደምንለው ጠይብ እና አለፈች። በማን በአንድ ወጣት አካባቢ አለፈች፣ ከዛው ከሀበሻዎች ከሆኑ ወጣት። ፈጀዓለ ኢህዳ የደይሂ በይነ ከቲፈይሃ ሱመ ደፈዓሃ ፈኸረት ልመርአቱ። ከዛ ትካሻዋ መካከል አደረገና በትካሻዋቸው በሁለት ትካሻዋ መካከል ከአንገቷ በታች ልክ ወደፊት ስውጥ አድርጎ እንትን አላት፣ ሰበቃትና ወደቀች። አይናችን እያያሉ በነገራችን ላይ ሀገራችን ሰው አይከበርም አይደል? የዛም ጊዜ ነበር ማለት ነው እንደዚህ አይነት ጉድ። የውጭ ዜጋ እንጂ የምናከብረው እኛ እርስ በርሳችን አንከባበርም። ይታወቃል፣ አይታችሁ ከሆነ አዲስ አበባ መንገድ ለማቋረጥ ሴቶች በጣም ተቸገራላችሁ አይደል? አንቺ ምንትስ እንትን ሻይለ ምንትስ ያለ አይነ ሻይም ደንባራ ነች ምናምን ከሹፌሮች እና ከረዳቶች የተለያየ ስል ነው የሚወርደው። እዚህ ደግሞ እኛ ባለንበት አካባቢ ሴት እንደው ስብሃንአላህ የመሪኩን ያህል ትከበራለች ቢባል ማጋነን አይሆንም። ሴት አስፋልት ማንም አስፋልት የምታቋርጥ ከሆነ ሁሉም መኪና ከመኪናው ብዛት እንኳን አኳያ ሰው ቸኩያለሁ ዘብ አለብኝ አይደል? ሁሉም መኪና ቀጥ ብሎ ሴትን ታያሳይ ሴት እና አገራችን ታዲያ ሷባዊ ሲያወሩ እንግዲህ ከመልካም ተግባራችን ከምናበረክተው አንደኛው ነው ማለት ነው። ነዑዙ ቢላሂ ሚን ሀዛ መልካም ሳይሆን አላህ ልሙስተዓን። እንግዲህ የዛን ጊዜ ምንድን ነው ይሄ ናም የዛን ጊዜ ሙስሊሞች አይደሉም እናሉ ትችላላችሁ። ዛሬም ብዙ እያየ ነው ያለው ነገር ስላለ ነው። ለዜጎቻችን እኛ ሀበሻዎች አንከባበርም። ለምን እንደ ጉዳዩ አይገባኝም። ወላሂ ብታው ምናልባች እዚህ ሩም ውስጥ አሁን ያላችሁ ሰዎች ሳዑዲ አረቢያ የምኖሩ ትኖሩ ይሆናል። እዚህ ሀገር የፈለገ ፕሮፌሰር ቢሆን የሌላ ዜጋ ሆኖና አንድ ልብሱን የማያጥብ ቁሽሻለ የገጠር ባላገር ስዑዲ ይችን ማተቷን ለብሶ ብቅ ተተረ ስዑዲ መሆኑ ከታወቀ በማንኛውም የስራ ማስፈጸም ጉዳይ ሆነ ማስፈጸም ጉዳይ መንገድም ላይ ቢሆን ለሱ ቅድሚያ ይሰጠዋል። የእሱ ጉዳይ ይፈጸማል መጀመሪያ፣ ከማንኛውም በላይ ይከበራል። ተፕሮፌሰሩ አረ እንደ እውነት እንደው ላጋን እንዳይሆንብኝ እንጂ ከሌሎች ከውጭ መንግስቶችም አንድ ተራ የሀገራቸው ዜጋ ያከብራሉ። እኛ ሀገር ግን የውጭ ዜጋ ማንኛውም ይሁን ማንኛው የውጭ ዜጋ ይከበራል። እንግዲህ አክባሪ ናት ነው አበሻ ብታውቀው። እኛ ግን አንከበርም በሀገራችን ላይ። አስታውሳለሁ በ1991 ነው ወደዚህ ሀገር ኡምራ ብዬ ስመጣ ልክ አረንጓዴው ካርድ ተሰጥቶን ተሰልፈን አውሮፕላን ላይ እየገባን እያለ ከኋላ መረጣ መጣብን። መረጣ መጣና አይላ ያለው ሴት ምናምን ከሱ ጋር ያለው ምን አለው እየታየ ፓስፖርት እየታየ የሌላቸው ሰዎች አስታውሳለሁ ከኛ አውሮፕላን ላይ በር ከደረሱ በኋላ 40 ሰዎች ተመለሱ። ጎትተው አወረዷቸው። ጓዛቸው ተጭኗል። ለምንድን ነው ሲባል ትራንዚት የናይጄሪያ ዜጎች ስለመጡ እዚህ እንዳይቆዩ እንግዶች ናቸው እንዳይቆዩ ተባለና ዜጋው በሁለት ቀን በሶስት ቀን የመጣሉ ከዛ በኋላ ኦኬ አላገኘናቸው ብሎ ማለት ነው። እንግዲህ ያንን ባየሁበት አይኔ እዚህ ሀገር ደግሞ ሳይ ከማንኛውም በላይ ዜጎቻቸውን ሲያከብሩ ሳይ በጣም ተደነኩኝ። እና ያ ነገር ከድሮም ስላለ ነው መሰል ይችን ባልቴት አሉ ሶሃባዎች፣ ወደ ደርሳችን እንመለስ። ይችን ባልቴት ልክ በትከሻዎቿ መካከል ሰበቃትና ገፈተራት፣ አሽቀንጥሮ ጣላት አሉ። ፈከረት ልመልአቱ አላ ሩክበትሃ፣ ልክ ሲሰብቃት በጉልበቷ መሬት ላይ ወደቀች። ወንከሰረት ቁለቷ፣ እንስራዋም ተሰበረች አሉ። እና ይህን ኢንፎርሜሽን ለረሱል ዐለይሂ ሰላቱ ወሰላም አደረሱ። ፈለማ ቃመት እንግዲህ ይሄ ቂሶ አይደለም የሚያስደንቀው ነገር፣ መደነቅ ያለብን ማዘን ያለብን ምን ሆነ ረደተ ፍዕሉ فلما قامت التفتت اليه ثم قالت ከዛ እንደማንም ተንገዳገደችና ተነሳች። ከቆመች በኋላ ምን አስከተለች? سوف تعلم يا غادر አለች። አንተ ተንኮለኛ ሆይ ሳታውቀው አትቀርም፣ ሳታገኘው አትቀርም። اذا وضع الله الكرسي وجمع الله الاولين والاخرين አላህ ስብሓነሁ ወተዓላ የዙፋን ወንበሩን በሚያስቀምጥ ጊዜ ያለች የመጀመሪያዎቹንም ፍጡራኖች እስከ መጨረሻዎቹ ፍጡራኖች በሚሰበስብ ሰዓት ወተከለመት ልአይዲ ወልአርጁል ምላስ ትታሸግና አፍ ይታሸግና አፍ ትታሸግና እግርና እጅ መመስከር ሲጀምሩ አለችው። ሰዎች ሲሰሩት በነበረው ስራ አፋቸው ታሽጎ እግራቸውና እጃቸው ሲመሰክር ሰውፈ ተዕለሙ ሚን አምሪ ወአምሪከ ዒንደሁ ገደን፣ ነገ የኔንና ያንተን ጉዳይ ውጤቱን እዛ ታገኘዋለህ አለችው አለችው ነቢ ሰለላሁ ዐለይሂ ወሰለም። አላህ እንዳለው በሱረቱ ያሲን ላይ አልየውመ ነኽቲሙ አላ አፍዋሂህም ወቱከልሙና አይዲህም ወተሻዱ አርጁሉሁም ቢማ ካኑ የክሲቡን። ዛሬ ለአላህ ስብሓነሁ ወተዓላ እናሽጋለን ይላል። አፋቸው የሰዎች አፍ ይታሸጋል። ለምንድን ነው አፋቸው የሚታሸገው? ማስተባበል ይጀምራሉ። ነቢያቶ የመሰከሩብህ ያስተባብላል። መለካዊ ጽፈባል ወንጅለውኛል። ሙሚኖች መስክረባል ወንጅለውኛል። ታዲያሳ አካል ይመስክርብህ ይህ ግደለኝ ይምላል። መቼም እጅና እግር ሲናገር አይቶ ያቅምና ሞኜ ምንም ችግር የለም ይመስክርብኝ ይላል። የዛን ሰዓት አፉ ይታሸግና መልስ እንዳይሰጥ ምን ያደርጋል? መስካሪው እጅና እግር ይሆናል። ዛሬ አፋቸውን እናሽገዋለን። ወቱከሊሙና አይዲህም፣ እጃችን ታናግረናለች። በሰሩ ስራ ዝርዝሩን ታቀርባለች ይላል፣ ታነባለች ይላል። ስራታ ወተሻዱ አራቹ እግሮቻቸው ይመሰክራሉ። ቢማካም ሲቡን፣ በዱኒያ ላይ ሲሰሩት የነበረውን የስራ አይነት በዝርዝር ያቀርባሉ ይላል። እና ነገ አለችው። ነገ መቼም ኩሉ አቲን አቲን ይባላል፣ አው ኩሉ አቲን ቀሪም፣ የሚመጣው ነገር ሁሉ ቅርብ ስለሆነ እንደ ነገ ታየ ማለት ነው። ነገ ታገኘዋለህ አለችው። ማለቂያ ያለው ነገር የፈለገ ቢረዝም አጭር አይደለ? እሺ፣ በስደት እንኳን ያለ ሰዎች አሁን ምንም ሳይመስለን ስንት ዓመት የቆይን ታይመስለን፣ አስሩን አስራ አምስቱን ብዙ እየሸኘን አይደለ? ስምንቱን እየሸኘን አይደለ? አዎ፣ ማለቂያ ያለው ነገር የፈለገ ቢረዝም አጭር ነው። ግን አኸራሳ የሆነ ማለቂያ ስለሌለው በጣም ረጅም ነው፣ አያልቅም፣ ዘላለማዊ ነውና ማለት ነው። ምን አለችው ታዲያ? ይችባት ነገ ታገኘዋለህ ውጤትህን፣ የኔና ያንተን ጉዳይ ነገ ታገኘዋለህ። ቃለ ፈቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም፣ ነቢያችን ዐለይሂ ሰላቱ ወሰላም ታዲያ ምናሉ? ሶደቀት ከይፈ ዩቀዲሱ ላሁ ቀውመን ላ ዩእኸዙ ሚን ሸዲድህም ሊዱዒፊህም። ሰዎችን ታዲያ ሰላም እንድል ያኖራቸው ይችላል? እንዴት ያጠራቸዋል አሉ። እንዴት ያጠራቸዋል? አላህ ሱብሃነሁ ወተዓላ የማያዝ ከሆነ ላ ዩእኸዙ ሚን ሸዲድህም ሊዱዒፊህም፣ ለደካሞቻቸው ተኃይለኞቻቸው ግፍ ሐሰናታቸውን ታልተቀሙ ሰዎች እንድል ሊጠሩ ይችላሉ ይላል። ወሰደቀ ቃኢል ሒነ ቃል ኢዛ መዘሉ ሙስተውጣአ ዙልመ መርከበን ولج عتوًا فيك باكتسابه فكله إلى صرف الزمان وعدله سيبدو له ما لم يكن في حسابه إذا مظلوم استوطأ الظلم مركبا بدوش قفنوش فرسات شوادرقو بدل يا زوجي ወረጀዑት ወን ተዓዲ ድንበር በማፍ ላይ በኩራት ላይ ህይወታቸው መግቢያቸው መንገዳቸው አድርገው ሲይዙ ጊዜ ፊቀብ ህክቲሳብ በመጥፎ ስራቸው ውስጥ የገቡ ጊዜ ወለጀ ዑት ወን ፈኩሉሁ ኢላ ሶርፊ ዘማኒ ወዓድሊሂ ሁሉም ኢላ ሶርፊ ዘማኒ ወዓድሊሂ ወደ አላህ ስብሓነሁ ወተዓላ የሚመለሰው ዘመንና ወደ ፍትህ ወደ አላህ ፍትህ ተመላሽ ናቸው። በዳይም ተበዳይም ሰየብዱ ለሁ ማለም የኩን ፊ ሒሳቢሂ ግፈኞች ግፍ ሲፈጽሙ ያልገመቱት በልባቸው ውል ያላላቸው ደሞዝ ነው የሚያገኙት እዛ ይላል። አላህ ከዚህ ከኩይ ተግባር አላህ ይጠብቀን። ወሩዊ አን ነቢዩ ሰለላሁ ዐለይሂ ወሰለም አነሁ ቃል ኸምሰሁ ዐለይሂም ኢንሻአ አምዳ ገደበሁ ዐለይሂም ፊ ዱንያ ወኢላ አመረ ብህም ፊ ልአኪረት ኢለ ናሪ አሚሩ ቀውምን የእኹዙ ሀቀሁ ሚን ረዕየትህ ወላ ዩንሲፉሁም ሚን ነፍሲህ ولا يدفع الظلم عنهم وزعيم وزعيم قوم يطيعونه ولا يساوي بين القوى القوي والضعيف ويتكلم بالهوى ورجل لا يأمر أهله وولده بطاعة الله ولا يعلمهم أمر دينهم ورجل استأجر أجرا فاستوفى منه العمل ولم يوفيه أجره ورجل ظلم امرأة صداق بزيب التكبر أحد إسلاحي من العلو አምሶች ያአላህን ቁጣ ተከናንበዋል አሉ። ያአላህ ቁጣ ሰፍኖባቸዋል አሉ። ከፈለገ ቁጣውን በዱንያ ላይ ያደርግላቸዋል አሉ። በዱንያ ላይ ይበቀላቸውና በዱንያ ላይ ያደርግላቸዋል አሉ። ከፈለገ ደግሞ ይሄ ካልሆነ ወደ ሰዓት እዛ እንዳልፈባቸዋል አሉ። አላህ ሱብሃነሁ ወተዓላ ማንማናቸው አሉ። ማንማን ናቸው አላህ ይጠብቀንና የመጀመሪያው አሉ አሚሩ ቆምን የሰዎች አስተዳዳሪ አሉ። የሰዎች አስተዳዳሪ ياخذ حقه من رعيته ከመስተዳድራቸው ከህዝቦቹ حقቸውን እየተቀያዘ እየተቀበለ ወላዩን ሲፉ من نفسه በሐቅ ግን አስደሱ አስተዳደራቸውም ሐቀኛ ሆኖ በአድል በፍትሃዊነት አስተዳደራቸውም እንደኛ መንግስት ማለት ነው። ያው አስሉ መሳቸው እንኳን ያው ካፊሮች ስለሆነ ነው እንጂ እንደኛ መንግስት ማለት ነው። በቀላሉ ለማንኛውም ነገር hatta በማያገባው እንኳን ነገር በማይመለከተው ነገር ዳር ድንበር ለማስከበር ብሎ መንግስታችን ለመንግስታችን ፍጹም ታዛዥ ነን ብሎ ህይወቱን የሚሰጠውን ሙስሊም ዛሬ እንዴት እንደሚያረጋው ገንዘቡን ለሚያወጣው እስተህይወቱ ድረስ ገንዘቡን ህይወቱንም ለሀገራችን ለመንግስታችን የሚለውን ሰላም የሆነ ንጹህ ሰው እንዴት ብድሩን የሚመለስለት በእንደ አይነት ሁኔታ መሆኑ ያው እየታየ ነው። ولا ينسفهم من نفسه ولا يرفع الظلم عنهم ሌሎችም ግብ ሲፈጽሙባቸው የማይከላከል ከሆነአሉ በሐላፊነት ተቀምጦ ያ አንዱ የአላህ Subhanahu Wa Ta'ala ቁጣ ከሰፈነባቸው ነው አሉ። ሁለተኛው ወዘዒሙ ቀውሚን ይጥዑነሁ የሰዎች አበጋዝ እንበለው የሰዎች ይሄም አሚር ሳይሆን ያንድ አካባቢ ህዝቦች አበጋዞች አበጋዝ ነው መሰለኝ ይባለው ያንድ አካባቢ ህዝቦች ያ አዛዥ ነው ማለት ነው። ተጠሪ የሰዎች ተጠሪ ያንድ አካባቢ ሰዎች ተጠሪ ነው አሉ። ቀውሙን ይጥዑነሁ እሳቸው በሚለው በሚያዘው ነገር ሁሉ ታዛዥ ሆነታል። ወላይ ሰው ይበይነል ቀው ይወድዒፊ ነገር ግን ሲመለከት ኃይለኛና ደካማውን እኩል አርጎ አያይም። በሁለት አይን በተለያዩ አይኖች ነበር የሚያየው። ሀብታምና ደሃውን እኩል አርጎ አያይም። የቅርብና የሩቁን እኩል አርጎ የማያይ ሰው ከሆነ አሉ። ያአላህ Subhanahu Wa Ta'ala ቁጣ ከሰፈነባቸው አንደኛው ነው። ወየተከለሙ ቢልሃዋ ይማያ ሰው ደግሞ ሲናገር በልብ ወለዱ ነው እንጂ ሚዛናዊ ሸሪዓዊ ሚዛን የለውም። ልብ ወለዱን ተከትሎ እንዳመጣለት የሚረፈለፍ ሰው ያላህ ቁጣ ይሰፍንበታል አሉ። ወረጅሉን ላይ እምሩ አህለሁ ወለደሁ እዚች ላይ ልብ ብላችሁ አዳምጡኝ እህቶቼና ወንድሞቼ። በተለይ ያገባን የወለድን ሰዎች ወረጅሉን አሉ ላይ እምሩ አህለሁ ወወለደሁ ቤተሰቡንና ልጆቹን የማያዝነው አሉ። ይጡአትላሂ አላህን ተገዙ ብሎ የማያዝ ልጅ ነው የ15 ዓመት ሆኖ ልጅ ነው የ20 ዓመት ሆኖ ልጅ ነው የ25 ዓመት ሆኖ ልጅ ነው ተትምህርት ቤት መጥቶ ደክሞታል በሶላት መስያት ተባለ ጊዜ በተለይ ሴቶች እህቶቻችን ከፍተኛውን አደራ እዚህ ቦታ ላይ የምጣለባችሁ አለ። በልጆች አካባቢ በጣም ከፍተኛ አደጋና አደራ አለባችሁ። ምክንያቱም አባት ከስክሶ ይሄዳል ሰግሯል ይባላል ልጅ ሰግሮ ተኝቶ ነው መስጊድ ለምን አልመጣም አይ ስለደከመው ነው ተከላካይ ሆና ልጆቿን አልፈለገ ቦታ ልታደርስ ይችላልች ከረህራህ የተነሳ ማለት ነው። ይህ ከባድ አደጋ ስለሚደግን እንትን ነበር ስንቶቻችንን አሁን ልጆቻችን ከሰባት ዓመት ጀምረን ሶላት እኛ ጋር እንዲሰግዱ ስለ ሶላት አሰጋገድ ያስተማርናቸው እስ ራሳችን ፈት ስንቶቻችንን ባሎቻችን ተኝተው ሴቶች ከሆን ማለት ሆናችሁ ማለት ነው፣ ባሎቻችሁ ተኝተው ፈጅር ሶላትን ታያሳልፉ ደክሞታል ምን ብላችሁ ይናገረኛል ብላችሁ የማትፈሩ ስንቶቻችሁ ናችሁ? ስንቶቻችንን ሚስቶቻችን ተኝተው ሳንቀሰቅሳቸውና ሳይሰግዱ ስናያቸው ለምን አልሰገደችም ሶላት አልሰገደችም አለፈ ወይስ ተአከረ ጎህ ተሰገደች ብለን የምንቆጣጠረው ስንቶቻችን ናቸው? እና ነቢዩ አለይሂ ሰላቱ ወሰላም ቤተሰቡንና ልጆቹን አላህን በትክክል እንዲገዙ ያላዘዘ ሰው የአላህ ሱብሃነሁ ወተዓላ ወላ ዩዓሊሙሁም አምረ ዲኒሂም ስለ ዲን የማያስተምራቸው ስንቶቻችንን የእንግሊዝኛ ትምህርት ቤት አስገብተናቸው የውጭ ትምህርት ቤት ለእንጀራ አክቲፍ ሆነው እንግሊዝኛ ተናጋሪ ሆነው እንዲወጡልን ቁርአን ግን ሳናቀራቸው የቀረ ነው። በተለይ እኛ ሀበሻዎች ላይ በጣም ከባድ ችግር አለ። ቁርአን የምንለው ሃይማኖቱን እንደምንለው እንዳለመታደል ሆኖ አካለ ስንኩል ሲወለድ አይነ ስውር፣ እግረ ቆራጣ ወይም እግረ ወልካፋ፣ እጀ ቁልፍ ሆኖ ሲወለድ ቁርአን ይሄን ፋቲሃ ብሎ እንኳ ይባላል ለቁርአን ብየዋለሁ ይባላል። ግን የነቃሊ ከተገኘ ይህን እንግዲህ ጥሩ ትምህርት ቤት መርጦ ማስገባት ነው የሚባለው። ለምን ያጀማ አሁን በተለይ በአሁኑ ሰዓት ይሄ ነገር በጣም በስቷል። እኛ ወላሂ እዚህ ሀገር ላይ ሁነን በጣም ቁርአን ይቀራበታል የሚባለው ሀገር ላይ ብዙ የኛ ወንድሞች ልጆቻቸው ትላልቅ ጎረምሳዎች ሆነው ስለ እስልምና ጭራሽ ምንም የማያውቁ ሰው ሞልተዋል። ግን ገና የአራት ዓመት ልጅ የሆነው ውጭ ትምህርት ቤት፣ ህንድ ትምህርት ቤት፣ ብሪቲሽ ትምህርት ቤት ምን የተባለ ኬጂ ዋን ኬጂ ቱ እያሉ አስገብተውት ፐርፌክት እንግሊዝኛ ተናጋሪ ሁኖ ታገኙታላቸው። ቁርአን ግን አልሐምዱና ቁል ሁወላሁ አሐድ እንኳን ቅራ ሲሉት ትልቁ የ15 ዓመት ሆኖ በጣም ይቸግሯሉ። እንደዚህ ያሉ ሰዎች የማያስተምሯቸውና የማያዙ ሰዎች ቤተሰቦቻቸውን የአላህ ስብሃነ ወተዓላ ቁጣ ከሰፈነባቸው ከአምስቶቹ አንደኛው አካሎች ናቸው ይሉና ረሱላ ሰለላሁ ዐለይሂ ወሰለም ራሳችን እንፈትሽ፣ ቤታችንን እስቲ ዞር ብለን እንየውና ስንቶቻችንን ይሄ ቁጣ የሰፈነብን ከነዚህ የተመደብ ስንቶቻችንን ያመለጥን ራሳችንን እናስተካክል። ወንድሞቼ እህቶቼ፣ ፍለታችን ከባድ ቸጋራ መንገድ አለ፣ አቀበት መንገድ አለ፣ ቀላል ሰው የማይዋጣው መንገድ ነው ያለው። ወደ አላህ ጉዞ በጣም ይከብዳል። ያ ጀማዓ ቀላል እንዳይመስላችሁ። ለደሞዝ ቅበላ ነው የምንሄደው። ስራ እዚህ ብቻ ነው፣ እዚህ ስራ ነው፣ ደሞዝ የለም። እዛ ደግሞ ደሞዝ ነው፣ ስራ የለም። ስለዚህ ያንኛውን አገር ጥሩ ስንቅ እንሰንቅለት። ወረጅሉን እስተጀረ አጅረን ሰራት አሰርተን ደግሞ ያ እኳኔ ዋኸዋቲ ሰራተኛ አሰርቶ የሚፈልገውን ስራ ካከናወንለት በኋላ ደሞዙን ሳይሰጥ ያባረረ ሰው በተለያየ ምክንያት ሊሆን ይችላል፣ ሳይሰጥ ያባረረ ሰው ይህም የአላህ ስብሃነ ወተዓላ ቁጣ ከሰፈነባቸው አራተኛው ሰው ነው። አምስተኛው ወረጁሉን ዞለመ ምርአተን ሶዳቀሃ እሰጥሻለሁ ብሎ በእናንተ እንኳ በአውሮፓ በኩል እንኳ ብዙ ይሄ ችግር የለባችሁ መሰል፣ በእኛ ግን በጅዳ በኩል ከባድ ችግር አለ። ለሰው ይሉኝ 5000 ሪያል ጥያለሁ፣ 10000 ሪያል ጥያለሁ ይላል፣ ይመዘገባል። በሽሁዶች መካከል ኒካ ትታሰራለች። ከዛ በኋላ ግን 5000 አንቺ ትባላለች። እሷ እንደውም 5000 ታላመጣሽ በሶስቱ በ18ቱ የሚል አይጠፋም። በሶስቱ ትበሪ በ18 ነው እንደው የምትበሪው። አምጪም የሚሉ ሰዎች ብዙ ጉደኞች፣ ጉድ የነገሰባቸው ሰዎች አሉ በዝበኛ አካባቢ። እና ሐቋን ሶዳቅ ብሎ ማለት መህሯ ማለት ነው። ሶዳቅ መህሯን ታይሰጣት የቀረ ሰው የበላ ሰው የእሷን መህር የበላ ሰው የአላህ ስብሃነ ወተዓላ ቁጣ የሰፈነበት ነው ይላሉ። አላህ ይድረስልን፣ አላህ ይጠብቀን፣ ኸይረኞች አላህ ያድርገን። እና እንግዲህ አደገኛ ነው ማለት ነው ይህ ሁሉ። አሁን ለምን ነው ይሄ ሁሉ የምንነገረው? ግፍ የቱን ያህል እንደሆነ አሁን እዚህ አምስቱም የተጠቀሱት ሰዎች የአላህ ባሮች የሚበድሉ ሰዎች ነው የሚበድሉ ናቸው። እና ያ ጀማአ ይበድል አዙልሙ ዙሉማቱን የውም ልቅያማ ይላሉ ነቢያችን አለይሂ ሰላቱ ወሰላም። በደል ግፍ እኮ ጨለማ ነው የቅያማ ቀን አሉ። وعن عبد الله بن سلام رضي الله عنه وارضاه قال إن الله لما خلق الخلق واستوى على أقدامهم رفعوا رؤوسهم إلى السماء وقالوا يا ربي مع من أكثر قال مع المظلوم حتى يؤدي إليه حقه. عبد الله بن سلام صحابي كان يهوديا عاملا بالتوراة ثم لما أتى النبي صلى الله عليه وسلم إلى المدينة فأسلم فحسن إسلامه مسلم يهودي نبرة سلمنا ليتقبل نبر عبد الله بن سلام تواك نبرنا سنقر الله سبحانه وتعالى من على سويتش يفتر قزينا በግራቸው ቀጥ ብለው ከቆሙ በኋላ ምን አሉ ይላል? ፍረፈዑ ሩኡሰሁም ኢለ ሰማ አንገታቸውን ጭንቅላታቸውን ራሳቸውን ወደ ላይ ከፍ አደረጉ አነሱ አለ። ወቃሉ ያ ረብ ማዓመን አንተ አሉ። ማዓመን አንተ ከማጋና አንተ አሉት አላህ ሱብሃነሁ ወተዓላ። ቃለ መዓል መዝሉም ከተበዳዮች ጋር ምንጊዜም እርዳታዬ ነስሬ ብቀላዬ ለተበዳዮች የመጀመሪያ ሐታ ዩአዲ ኢለይሂ ሐቁሁ ሐቁን እስተሚያገኝ ድረስ ከሱ ጋር ነው የምቆሙ ይላል አላህ ሱብሃነሁ ወተዓላ። ወአውህ ኢብኑ ሙነቢ ቃለ በና جبار من الجبابرة عفوا يا فقير بنى جبار من جبابرة قصرا وشيده فجاءت عجوز فقيرة فبنت إلى جانبه كوخا تأوي إليه فركب الجبار يوما وطاف حول القصر فرأى الكوخ فقال لمن هذا فقيل لامرأة فقيرة تأوي إليه فأمر به فهدم فجاءت العجوز فرأته مهدوما فقالت من هدمه فقيل المليك رآه فهدمه فرفعت العجوز رأسها إلى السماء وقالت يا رب إذا لم أكن أنا حاضرة فأين كنت أنت؟ قال فأمر الله جبريل أن يقلب القصر على من فيه فقلبه. والله هنا قصة عدامت وتوجه ونموجه وهب بن نبيه رحمه الله سيارة من على عند مطفو مجرم سو نبره ملك نو جن مجرم نو عزن تاره الرحيم يبال لبلا يالتصعف بث يالتفطر بث جدب نبره انا ان فيلا غنبالو قصر غنبا بيت منجست معناته نو غنبانا بدن بروا بجاجوالو فجاءت عجوز فقيره عندت ባልቲ ደግሞ መጣችና ከሱ ህንፃ ከሱ ቪላ ጎን ላይ አንዲት የሳር ጎጆ ቀለስ ታደረገች። ፈበነት ኢላ ጃንቢ ኩኸን ተእዊ ኢለይሂ ምኗን ምኗን ስትል ቆይታ ስራዋን ተሰራራ ትሸቃቅር ብላ እየመጣች ዛ ጠጋ የምትልባት አንዲት ውዱ ገላ ነገር ቀለስ አድርጋ ተቀመጠች አሉ። فركب الجبار يوما وطاف حول القصر ጉብኝት አንድ ቀን ፈረሱ ላይ ሆነና ጉብኝት ጀመረ። የቤተ መንግስቱን ዙሪያውን ጉብኝት ሲጀምር ምን አየ? ፈርዓል ኮኸይችን የሳር ጎጆ ውዱ ገሏን አያት። ፈቃ ሊበን ሃዳ ማን ነው ይችን ነገር እዚህ የሰራት አለ። ፈቂለ ሊምርአትን ፈቂረትን ለአንዲት ድሃ ሴት አለች። ተዊ ኢለይሂ ማታ ማታ ሲመሽባት የትሙራ ድሃ ሴት ባልቴት ነች፣ ወደዛ የምትጠጋባት ተኝታ የምታድርባት ናት አሉ። ምን አደረገ? ሙጅሪሙ ፈአመረ ቢሂ ፈሁዲመ አፍርሶ ወደዛ እኔ ህንፃ ባጥ እኔ ነው አለና ወደዛ መንቀራቸው ጣላት አለ። ተፈረሰ ይባላል። አስፈረሰው አሉ። ታዲያ እሷ ዋለች በቱን እንጨቷን ደቃቅማ ወደዛ ወደ መጠጊያዋ ብቅ ስትል የለችም። ያቺ ቦታ ናት ያለችው ተበትናል እንጨቷን ማለት ነው። ተፈርሶ አገኘቻት እና ፈቃለት መን ሀደመሁ ማን ነው ቤቴን የናደው? ይችን እኔ የደረደርኳት እንትን ማን የናዳት ስትል ፈቂለ አልመሊኩ ረአሁ ፈሀደመሁ መሊኩ የመንግስቱ አየውና ጉብኝት አጋጣሚ ወጥቶ እሱ ነው አምሮ አዞ ያስፈረሰው ኢላ ረብ ልመሳኪን ኢላ አርሐም ራሒሚን ኢላ አክረሚን ምን አለች? ራሷን ቀጥ አድርገች እና ወደ ላይ ጌታ ሆይ አለች፣ እኔ ቤቴ ስፈረስ አልነበርኩም አለች። እኔ ቤቴ ስፈረስ አልነበርኩም፣ አላየሁትም፣ ተፈረሰ። አንተ ሴት ነበርክ። የኔን የምስኪና የደሃው ቤት ሲፈረስ አንተ ለመሆኑ የት ነበርክ አለችው። ቃለ ፈአመረ አላሁ ጅብሪል ጅብሪል አዘዘና ምን እንዲሆን እቅሊብ ያ ጅብሪል አልቀስረ አላ መን ፊሂ በውስጡ ያለውን ማንም ሳትል ማንም በውስጡ ቤተ መንግስቱ እንደሞላ የታችሁን ወደ ላይ እና ግርብት ብታደርገዋል አላህ ስብሃነ ወተዓላ ገለበጠው ይባላል። እንግዲህ የአላህ ስብሃነ ወተዓላ ከበደሎች ጋር መሆንና ከቅስፈትም ብቀላው ስለሚደርዝ ወንድሞቻችንን እህቶቻችን እንዳንበድል እንጠንቀቅ ለማለት ፈልጌ ነው። ወቂለ ለማ ሁቢሰ ኻሊድ ብኑ የርሙክ ወወለም ቃለ ያ አበቲ ባዕደ ልእዚ ሲርና ፊ ልቀይድ ወልሐብሲ ፈቃለ ያ ቡነይ دعوة المظلوم سرت بليل غفلنا عنها ولم يغفل الله عنها وكان يزيد بن حكيم يقول ما هبت أحدا قط حيبة رجلا ظلمته وأنا أعلم أنه لا ناصر له إلا الله يقول لي حسبي الله الله بيني وبينك. ኻሊድ እብን የርሙክ እና ልጁ ኻሊድ የሚባል ሰውዬ ታሰሩ። በሰለፎች ነው አንደኛው ከቀደምት ቦታችን ቃል ያ አበት ያ ልጅዮ ባዕድ ልእዚ ሲርና ፍልቀይድ ከላይ ሆነን ከማን በላይ ሆነን እየኖርን እያለን በስልጣንህ በምንህ እየኖርን እያለን አሁን ደግሞ ተራች ሆኖ በከልቡሽ በካቴና ውስጥ ገባን፣ እስር ቤት ገባን አለው። ምን አለ ታዲያ ኻሊድ ለልጁ ምን አለ? ያ ቡነየ ልጄ ሆይ አለ፣ ምንም አትጨነቅ አለ። ድዕወቱ ልመዝሉሚ ሰረት ቢለይልን ገፈልና አንሃ እኛ ዘንግተናት ነው እንጂ የተበዳይ ዱዓ ሌሊት ጉዞዋን ተጉዛለች። አላህ ስብሃነ ወተዓላ አልዘነጋትም፣ አላህ ዘንድ ደርሳለች እና ምንም ችግር የለም አሉ። የዚድ ብኑ ሐኪም ይባል እንደዚሁ አንድ ሰለፍ ምን ነበር የቆል ማሂብቱ አሐደን አንድም ሰው ፈርቼ አላውቅም አለ። በህይወቴ አንድም ሰው ፈርቼ አላውቅም አለ። እንደምን አለ? የበደልኩትን ሰው እንደምፈራው የእሱን ያህል ፍራቻ ለማንም አድሮብኝ አያውቅም አለ። ምን አይነት ሰው ሲሆን በተለይ አለ ይሄ ሰውዬ ከአላህ በስተቀር ማንም وجن اندللو ردات اندللو ياوكوتن يبدلكوتن صوت هستاوز بتامن بدو بتام اتشنك فرعون له نيالة لمن من دنيا لنا يقولوا لي تبدلك بحال عسلي حسبي الله الله بكينو بني النبان تمكاكل يا الله فرد طبق النبان بلو ود الله شكوان ما قالوا ما انهم اندمرج مردا سللو يزن يحل مفراون عند مسو فرتش علىكم منجست انكم فرتش علىكم يلالو ابي امامه البهي رضي الله عنه وارضاه من يلالو يجيء الظالم يوم القيامه حتى إذا كان على جسر جهنم لقيه المظلوم وعرفه ما ظلمه به فما يبرح الذين ظلم بالذين ظلموا حتى ينزعوا ما بأيديهم من الحسنات فإن لم يجدوا لهم حسنات حملوا عليهم من سيئاتهم مثل ما ظلموهم حتى يردوا إلى الدرك الأسفل من النار لا حول ولا قوة إلا نعوذ بالله من عذاب النار. أبي أم أبا إربهلي من يلالو بدأ وجه حتى إذا كان على جسر يا بدأ وسوي يمتال بصراط دلدل لا يهونا قدينا سيهون من يقاتموان مايكلوكون دي هنو تا ساعات درسونو نوار السمم طيب مايك فري السلام عليكم ورحمة الله وبركاته. استمع الله يا جماعة. جرانو ساعته أستاذ عفوا تنش أنت سكة ثلاث شجرات وها من عم أنت نادر جو تنش رفت وصلوا عندي ملف سلفا لو كنينو. أبو ماما نقلاني درسنا نبر منالو يكيا ما كان بدأ يمتعلارو بدأ يمتعل وديت ودي جنة لمقبات جهنم جسر لاي افا انتن دلدل لاي يقومال لالو تبدو زي اغنيوال انجري او توقار لاي شراط يتزرقاتشو بجهنم لاي اسرهونا جربا لاي اسرهونا يه جهنم جسر بلو ميطرو تلزانو ناز لاي قومنا يا بدوني لاي يبدلون سوي اغنيوال تاستاو سال لهوي بزي قزي اكو اندزي ግፍ ያደረስክብኝ የበደከኝ ሰው ነኝ ይለዋል አሉ። መካድ የለም እዛ ብዙ ያስቸግራል መካድ የእውነቱ ቀን ስለሆነ ያውቃል። እና ምንድን ነው ከዛስ በኋላ እያንዳንዱ የበደለ ሰው እዛች ቦታ ላይ ተበዳዮች እየመጡ ያስታውሷቸዋል በደላቸውን። ፈማ የብረሑ ለዚነ ዘለሙ ቢለዚነ ዘለሙ እጃቸውን ይዟቸውና ከዚች ቆንቅንቅ አትልም የእኔን ካሳት አትከፍል ዳህን ሳትከፍል ይላሉ። ምን ይላሉ? حتى ينزعوا ما بأيديهم እጃቸው ላይ ያከማቻትን ሐሰናት خير زي خير ስራ ክምችቱላ ያችን ያም እየመጣ የተበደለውላ ይነዝገዋል አሉ። እየነዘጉ ባዷቸውን ያስቀሯቸዋል። فإن لم يجدوا لهم حسنات حملوا عليهم سيئاتهم የሚነዝጉት خير ስራ ታጡ ወንጀላቸውን ያነሱ እስታቸው ላይ ያሽክማቸዋል። ከዛስ حتى يريدوا الى الدرك الاسفل من النار ታችኛው ስምጥ ሸለቆ جهنم ስምጥ ሸለቆ ውስጥ እስከሚው ተምዘግዘገው እስከሚወርቁ ድረስ ይላሉ። الله يطبقنا ስለዚህ يا جماعه ሰዎችን እንደ አፋችን እንዳመጣነ سنናገር እንደ ቀላል እንዳናየው የሰውን ገንዘብ እንደፈለግ ስንዳፈር እንደፈለግ ስናማቸው እንደቀላል እንዳናየው والله يوم القيامه الله سبحانه وتعالى የባሮችን በደል ቅንጣት ታህል እንኳን አይገባበትም በራሱ ላይ እርማርጓ ላይ ገባም የሰዎችን ሀቅ አላህ ሊምር አይችልም። በራሱ ላይ ክልክል ስላደረገው ነው። ኃይሉ አይደለም አይችልም ስላቸው ኃይል የለውም ለማለት ሳይሆን ብቃት የለውም ሳይሆን ግን አይገባም። መካከል ያለ ወንጀል ፈለገ ይምርና ከፈለ የሰው ሀቅ እሳ መዳን ወደ ያለበት ሀታ ሸሂድ እንኳን ነቢያችን አለይሂ ሰላቱ ወሰላም ሸሂድ ሁሉም ነገር ይቅር እንደ ማንኛውም ነገር ወንጀል ማለት አሉ። የሰው ዕዳ ሲቀር አሉ የሰው ዕዳ ሲቀር የሰው ዕዳ እሳ አይማርለትም አሉ። ተመልከቱ፣ ተኸየሩ ሸሂድ ሆኖ ሞቶ ሸሂድ ፊ ሰቢልላህ ሆኖ ሞቶ የሰው ዕዳ ታለበት ግን በዛ ይያዛል አሉ። ያንን አላህ ሸሂድ ነህና ያንን እኔ እከፍልልሃለሁ አይልም አሉ። ከስራ ክፈል ነው የሚባለው። ስለዚህ እንጠንቀቅ ወንድሞቼ፣ በጣም አደጋ ነው። ዱንያ ቀሲረቱን መህማ ጧለት ደኒአቱን ወመህማ አዙመት፣ የፈለገ ግዙፍ መስላ ብትታየንም ወራዳ ነች ዱንያ። አዱንያ መልዑኑን ወመልዑኑን ማ ፊሃ ኢላ ዚክሩላሂ ወማ ዋላ። ዱንያ ሰፋሮቻም የተረገሙ ናቸው፣ እሷም የተረገመች ነች። የአላህን ዚክርና እሱን የመሳሰሉ ነገሮች ሲቀሩ ነው። ዚክርን የሚቀጥሉ ነገሮች ሲቀሩ ሌላው ዱንያ አስቸጋሪ ነች። ረጅም መስላ ብታየንም አጭር ነች። ግዙፍ መስላ ብታየንም ወራዳና ትንሽ ነች ዱንያ። ወላሂ አዱንያ ገራረቱን ፈታነቱን ከዳዓቱን ወማ ሰረት ኢላ ወሐሰረት ወማ ሶፈት ኢላ ወከደረት ይላሉ ዑለማዎች። ይላሉ ዱንያ የመጀመሪያ ምንድናት? አታላይናት አሉ። አታላይናት ያው ሀገራችን ያሳደደችን እሷ ናት። ለመሻሻል፣ ለመክበር፣ ለመልበስ፣ ለማጌጥ ብለን አለ የወጣ ነው። መጀመሪያ ታታላለች አሉ። እየተብለጨለጨች የሰው ልጅ ብልጭቷን ነጸብራቋን እያሳየች እንትን ትላለች፣ ታወባራዋለች፣ ትጎትተዋለች አሉ። ከዛስ ሁለተኛው ውጤቷ የዱንያ ምንድናት? ፈታነቱን ትፈትነዋለች። በድኑ ትፈታተነዋለች፣ በጓደኞች ትፈታተነዋለች። እንግዲህ የተሰበሰበች እየመሰለች ትፈትነዋለች። ይችል ስርዓት ይችል እንትን ሲል ሀታ የሚወዳ ሶላቱን እንኳ ታዘነገዋለች። ዱንያ ፈጥሮ የማይዘለቁ ፈታነቱን። መጨረሻስ ወደ ሶስተኛ መርሃላዋ ከዳዓቱን አለሁ አለሁ ስትል ድንገት ታታለውና ችል ትላለች ማለት ነው። ከዳዓቱን ከዳተኛ ነች። ወማ ሰረት ኢላ ወሐሰረት፣ ዱንያ ላይ ያለ ሁልጊዜ የሚበሳጭ የሚቆራጭ የሚደሰት የለም። ሁልጊዜ ነዳማ፣ ሁልጊዜ ቁልጭ፣ ሁልጊዜ ሀሳብ፣ ሁልጊዜ ጭንቀት ካልሆነ በስተቀር ቢላሂ አለይኩም ማን ነው ሲንደው በዱንያ ቆይታ አግኝቶ ምናልባት ደሃ ሙእሚኖች እፎይታ ሊያገኙ ይችላሉ። ለምን ሀብታምስ ሙእሚኖ ከተባለ ብዙ ታላችኋለች። ዘካ ይወጅባል፣ ዘካን ለማውጣት ትፈታተናቸዋለች። አደጋ ነው በጣም። ና ወማሰረት ላ ሀሰረት ያ ጀምዓ ወላሂ፣ ምናልባት እናንተ በአውሮፓና በአሜሪካ ያላችሁ ሰዎች እንደው ብዙ ጊዜ የጤናችሁ ነገር የሰውነታችሁ ነገር ያሳስባችኋል እና በምግቡ አይነት በስፖርቱ በምኑ በምኑ ምናልባች እንደው ጤና የማይበዛ ከሆነ ነው እንጂ እኛ በዚህ ባለንበት አካባቢ በጣም ሚሊያርደር የሆኑ ትላልቅ ሀብታሞችን ስታያቸው ሱካር ይኖርባቸዋል፣ ግፊት ይኖርባቸዋል። ወላሂ ጮማ አርደው እያበሉ እሳቸው ደረቅ ቂጣ የድርቅ አድርገው ጨው ታይኖርባት ምን ታይበለባት ተብሎ ሱካሩ ዶቅጡ ምኑ ምኑ ተብሎ መብላት ተከልክለዋል። እሺ፣ እነዚህ ሰዎች በሚሊያር የሚቆጠር ብር አላቸው። ለማንም ሰው ያበላሉ፣ ያጠጣሉ፣ ይሰጣሉ። በሚሊዮን ሶደቃ ያወጣሉ። ዘካት ይሰጡ አይፈሩም። ግን ተደስተዋል፣ ተከልክለዋል። ወላሂ ያ ጀማ ስንቱ ሀብታሞች ሱጁድ ማድረግ ለጌታቸው በይች በግንባራቸው መሬት ላይ ድፍት ብለው ጌታ ሆይ ሱብሓን ረቢ ልዓላ የሚሏት ማለት ንችን እንኳ የናፈቁ ስንት ሀብታሞች ናቸው ሁልጊዜ ወንበር ላይ በጥቅሻ የሚሰግዱ፣ እኛ ግን ድንጋይ ላይ እንኳ ብንተኛ እንቅልፍ ወስደናል። እሳቸው በእንቅልፍ ታብሌት የሚተኙ ስንት ሀብታሞች ናሉ? እነዚህ ሀብፎት አላቸው። እኛ ምናልባት የቤት ኪራይ ሲያጨናንቀን፣ የመብራት ሲያጨናንቀን፣ ወጪ ሲያጨናንቀን በስጨት እንላለን፣ እንከደራለን፣ እንተግዛለን። እነዛ ደግሞ ጤና ጎብላቸው ይተግዛሉ። ተመልከቱ፣ ዱኒያ እንደዚህ ናት። ማንም አልተደሰተባትም። ስለዚህ ምናልባት ወማሰረት ላሁ ሀሰረት ዱኒያ አስደስታት አታውቅም፣ ለዳማ ያስከተለች ቢሆን እንጂ ቁልጫት ያስከተለች ቢሆን እንጂ። ወማሶፈት ኢላ ወከደረት ንጹህ አጠጥታ አታውቅም እንጂ አጥርታ አታውቅም። የሰውን ህይወት ታደፈርሳለች እንጂ ዱኒያ በመጨመሯ የሰው ህይወት አይስተካከልም። የጠራ ንጹህ ህይወት አይኖርም። ያ በሂሳብ ይወጠራል። ያ በፋብሪካው ብዛት፣ ያ በእንትኑ፣ ያ በዳው፣ ያ በግብሩ፣ ያ ምን እንደ ንብረቱ ማለት ነው። በሰራተኛው ደመወዝ በምኑ በኑ ሲል ሰላም ናቶ ይኖራል ማለት ነው። ስለዚህ ዱኒያ ይቺ ናት። ወላሂ ነቢያችን አለይሂ ሰላቱ ወሰላም ምን ይላሉ? ለው ካነት ዱኒያ ተዚኑ ጀናሃ በዑደቲን ዒንደላህ ማሰቃ ካፊረን ሸርበተ ማኢን ይላሉ። ዱኒያ አላህ ዘንዳ ቻርጅ፣ አላህ ዘንዳ የትንኝ ክንፍ ያህል እንኳ በዑዷ በማለት ትንኝ ማለት ነች። ከዝንብ ዝቅ ያለች ትንኛ ትንኝ ናት አይደል? ትንኝ ወይም ናሙስ እንላታለን እኛ። እሷ የእሷን የአንድ ክንፏን ነው ጀናሃ ያላሉ። ጀናሃ በዑዶት ያሉት የአንድ ክንፏን እንኳን ያህል ክብደት ቢኖራት ሚዛን ላይ ብትከብድ አላህ ዘንዳ ዱኒያ ካፊሮችን አንድ እንኳን ጉንጫት ውሃ ባላስጎነጫቸው ነበር ይላሉ። አንድ ጉንጭ ውሃ ባላስጎነጫቸው ነበር አሉ። ነገር ግን የዚህን ያህል ወራዳ ስለሆነች ግምት ስለሌላት እንደምታዩት ዓለም እየተንፈራሰሰባት መስሎ ይታያል። ነገሩ መንፈራሰስ የሚባል ነገር የለም በእሷ ላይ። በተንፈራሰሱ ቁጭ ብለን እንብላ ያካበት ነው ይሉ ነበረ። እንደውም ጊዜ የሌላቸው 24 ሰዓት ሙሲባት እንትን የሚሉት ባለ ገንዘቦች ናቸው። እና ድሃ ምን አለበት ይባላል። እኛ ሀገራችን ይባላል። እስኪ አንድ ቅሷ ልንገራችሁ። እና እኛ ሀገር ሰውየው ድሃ ነው ይባላል። ድሃ ነው እና ምንም የለውም። ጠዋት ሴቶቹ ጋር ሴትዮዋ ትወጣለች፣ እንጨት ሰብራ ትመጣለች። እንደ ሴቶቹ አብራ ወጣ እንጨት ሰብራ ሲሄዱ የሚያበስሉት የሞላቸው ሰዎች እሷም ተማናነሸው ነው ሂዳ እንጨት ለቃቅማ ትመጣለች። እና በቤቱ ዙሪያ በቤታቸው ዙሪያ የሚበሰል ነገር መቼም የለም አይደለም። እንጨቱን ዝም ብላ ትደረድረዋለች። እና ክረምት አይመጣ የለም መጣ። ክረምት መጥቶ አጎናፍር ዝናብ ጀመረ። በተለይ ዝናብ ተአሱር በኋላ መግሪብን ታኮ የሚመጣ ዝናብ ለገበሬዎች በጣም ጠንቅ ነው። አይለቅም ብዙ ጊዜና ብዙ ሰዓት ይቆያል። ከዚያም ከብትና እረኛ የሚገባበት ሰዓት ስለሆነ ብዙ ከብቶች ተባረው ይቀራሉ። በተለይ ጅብ የሚያጠቃቸው እንስሳዎችን እንግዲህ ቶሎ ለጅብ ታይጋለጡ የመሰብሰቡ ሂደት በጣም ተፋፍሞ ይቀጥላል ማለት ነው። እና ይህ ሰውዬ ዶሮ የለውም እንኳን በግና አህያ ሊኖረው ከብት የለው ምን የለው። እሚስቱ ጋር እሳታቸውን በማንቀድ ያካበቱን ደረቅ እንጨት እያነደዱ እግራቸውን ዘርግተው እሳታቸውን ይሞቃሉ። ሌላው እንትን የለበሰ ቆዳ የለበሰ ኬሻ የለበሰ ጥላ የዘረጋው ምን አለ አህያ ያየህ በግ ያየህ ከብት ያየህ ምን እያለ መግሪብ ላይ ከጅቡ ለመሻማት ሲጠራሩ ምን አለ ይባላል፣ ድህነት የለዚህ ቀን ትበጅኛለሽ አለ። ሌላው ጊዜ ባትበጅኝም ለዚች ቀን ትበጅኛለሽ አለ እሱ። ሌላው ዝናቡ በረዶ እየወረደበት ከብት ፍለጋ ሲሄድ እሳቸው ለዚች ቀን ትበጅኛለሽ አለ። እንግዲህ ድህነት የሚጠቅምበት ቀን አለ ማለት ነው። የአላህ ሱብሃነሁ ወተዓላ ፈዝል በኛ ላይ ወላሂ ብዙ ነው። ያጀማ በተለይ በድሃዎች ላይ ሱብሃነላህ። ድሃ ሆኖ እኔ እንደው በህይወት ማቀው በታሪኬ ድሃ ሆኖ ምግብ ምረጥ የተባለ ሰው እስካሁን ድረስ አጋጥሞኝ አያውቅም። ድሃ ሆኖ ይሄን አትብላ ይሄን አትብላ የተከለከለ ሰው አላውቅም። ሀብታም ግን ምግብ ይሄን አትብላ ተከልክሏል። ጥሩ ጥሩ ነገሮች ማር እንዳቀምስ፣ ቅቤ እንዳቀምስ፣ ዘይት የበዛበት ነገር እንዳቀምስ፣ ጮማ እንዳትበላ፣ ጨው የበዛበት ነገር እንዳትበላ የሚባለው ሀብታሙ ነው። دهاجن يفلقون تينال قنر در انتن لاي لسلاسة بتاعي انتن على درك نقر ما اي شرم قنر لان كرفو كي ناس فلقها لمنه لمنه لقره يجامع طبي مننو طبي بعربي او طبي ببالال راسو من عندما تروت إنجا يتينا جامعة مرتين يتينا جامعة عند اللبس مبالو يا هلو ما نو حب تامنو إن إنيا الحمد لله رب العالمين جنزة من الله سويش كهلو بلا يفوت على إنيا لنا تادا ليش لزي بالوا لو كوشا شو الدنيا سويش إن ما بدر على لبنا يا جماعة لرنا كل من بدردلو من ما رلمكم من بدردل بتذكركم من ميلنم لدنيا لو السلطان يفلق سو السلطان فلقوا سوى شيء يبدل دنيا فلقوا له طريقه تشارع يوت عند النور كنو البرزيدنت لما هو ميتر سو سوى شيء يبدل طرو نور لما نور نو مهم هم تعمل يمكن يمكن يسو يا ده يتو سو طرو نور عند النور نو يقول له بات تكاراي سوى شيء كروس تمكتو راسو دارنا ثنا يتلي يهوت سو لما نور نو هذا إني هن لراسي بالمت لراسو دارين بينوري من على سويش بيدلاتشو من على سويش بيعنيو بيكبروا من على بين دلات من نبرة بيشغل نبرة بين يلا بكونه بقول جن ليش الدنيا سنل بزو قرين كفرالن كفرنو قرقوارس دمو انقبالن الله سبحانه وتعالى يطبقن طيب وعن عبد الله بن أنس قال سمعت رسول الله صلى الله عليه وسلم يحشر العباد يوم القيامة حفاة عراة غرلا بهما فيناديهم مناد بصوت يسمعه من بعد كما يسمعه من قرب أنا المليك الديان إذن لا ينبغي لأحد من أهل الجنة أن يدخل الجنة أو أحد من أهل النار أن يدخل النار وعنده مظلمة أن أقصده حتى اللطمة فما فوقها ولا يظلم ربك أحدا قلنا يا رسول الله كيف وإنما نأتي حفاة عراة فقال بالحسنات والسيئات جزاء ولا يظلم ربك أحدا يحدث من يلنا عبد الله بن أنيس يمبالو صحابة قال سمعت رسول الله صلى الله عليه وسلم يا الله ملاكني أسير سماه تعالى باروتشي سوتشي سب السبالو يوم القيامة كسكسالو من هناو بعدو غراش جون هناو أركانات جون هناو يالتغرزو هناو بهمن ملك تعالى سونت نراش جو بمبلو مالت يهونا نقر چماري رلو مالتنا يالتك اي رقوداتشو باسلو قوداتشو اندالو هنو انتهي لالو مالتنا فيناديهم منادين تادا للابيو الى اللبال يتطرال بصوت يسمعه من بعودا رقبوتا يالو سو بميسمو دمس قدر يتطرال كما يسمعه من قربا اقرب يالو هلون دميسمو اكل روك يعلو من ميسا معبتن يهل دمس كفر قوتة عليه التارة اللالو ما المهنونو الله سبحانه وتعالى مهنونو من يلال أنا الملك الديان يلال الله سبحانه وتعالى أي أنا الملك المحاسب حساباتشون دموز كفاياتشون يهوكوته يه ما أنن يوم ملك الملوك የማንኛውም አለቃ ተቆጣጣሪ እኔ ነኝ ይላል አላህ ሱብሃነሁ ወተዓላ። ላ ይንበግ ሊአሐድን ለአንድም ሰው አይገባም ምን አህል ጀነቲ አንየድኩለ ጀነተ ጀነት ተፈርዶላቸው ወደ ጀነት እኮ መግባት አይፈቀድላቸውም ይላል። አው አሐድ ምን አህል ናሪ አንየድኩለ ናር እሳትም የተፈረደባቸው ወደ እሳት መግባት እኮ አይቻልም ይላል አላህ ሱብሃነሁ ወተዓላ። ወዕንደሁ መዝለመቱን አንዲት እንኳ ብትሆን የሌላ ሰው ዙልም መዝለማ ግፍ የሰው ሀቅ ያለበት ሰው ያን ህዳውን ሳይከፍል የጀነቱም ወደ ጀነት አይገባ የጀሃነም ወደ ጀሃነም አይገባም ይላል አሉ ነቢያችን አለይሂ ሰላቱ ወሰላም። አናቅሱደው ሀተ ሉግመተ ማንኛውም ቂሷስ ካሳ እስከሚከፈል ድረስ ሀተ ሉግመተ ጥፊ እንኳ ብትሆን ለጥምሮ ማለት አንድ ጥፊ እንኳ ብትሆን ላዚም ቂሷስ ታይሰጥ ቂሷሱ ሳይከፈለው አይሄድም ማንም ሰው ፈማው ፈውቀሃ ጥፊም ሆነ ከዛ በላይ ያለ በደል። ወላ የዝሊሙ ረቡከ አሐዳ ጌታህ እኮ አንድንም ፍጡር አይበድልም ይላል። ቁልና ያ ረሱለላህ አላቸው። ታዲያ ይህን ሲናገሩ አንቱ የአላህ መላእክተኛ ሆይ አልናቸው አሉ ሶሃባዎች። ወኢነማ ነቲ ሁፋትን ዑራት ወኢነማ ነቲ ሁፋትን ዑራተን ጠይብ ባዶ ሁነን አርቃናችንና ካለ እግራችን ነው የምንመጣው። ታዲያ እንዴት ነው ይሄ ብቻ ነው ወይስ? ፈቃለ ቢልሐሰናቲ ወሰይአቲ ጀዛአን ወላ የዝሊሙ ረቡከ አሐዳ በኸይር ስራና በመጥፎ ስራ ሁሉም የያዘውን ይዞ እዛ ይቀርባል። ጀዛአን ደሞዛቸው ሲሆን ወላ የዝሊሙ ረቡከ አሐዳ አንድ የማይበድልምና የእዳቸውን ከፍለው እዳ ያለቀባቸው ወንጀላች የሌሎች ወንጀል ተከናንበው የተዘለበዱትን ወደ የቦታቸው ይሄዳሉ ይሉናለ። ነቢያችን አለይሂ ሰላቱ ወሰላም እንደዚሁም ይሉናል። ሙዓዝ ብን ጀበል ሲያወሩን ለሙዓዝ ያው መጀመሪያ አካባቢ የጠቀስ ነው እተቂ ዳዕወተል መዝሉም በጣም ይቺ ነገር ባነክሮ ታውልኛላችሁ። እተቂ ዳዕወተል መዝሉሚ ፈኢነሁ ለይሰ በይነሃ ወበይነ ላሂ ሒጃብ። እንደዚሁ ነቢያችን አለይሂ ሰላቱ ወሰላም ምን ይላሉ? መን ዶረበ ሰውጦን ዙልመን እቅተሶ የሚሆ የውም ልቅያመቲ አንዲትን አለንጋ እንኳን ግርፋት አንድ ጊዜ ብቻ የገረፈ ሰው አሉ በዙልም ታላንትን የውም ልቅያማ እሱ ይገረፋታል አሉ እሱ ይገረፋታል ብለዋል ነቢያችን አለይሂ ሰላቱ ወሰላም። ሌላው ነቢያችን አለይሂ ሰላቱ ወሰላም ምን ይላሉ? أن دعاء المظلوم يرفع فوق الغمام ويقول الرب تبارك وتعالى وعزتي وجلالي لأنصرنك ولو بعد حين. يا تبدأ وجه قف دعاء الشو قالوا النبي عليه الصلاة والسلام بدأ منا تجنو إبواز البلاي بدأ منا لي يجعنا اللالو በዳመና ላይ ወደ አላህ ሱብሃነሁ ወተዓላ በዳመና ላይ ተራምዶ ወደ አላህ ይገባል። እንግዲህ ይህ ሀዲስ የሚያስረዳን አላህ ሱብሃነሁ ወተዓላ ከአርሽ ላይ ከአርሽ በላይ መሆኑን የሚያስረዳን ማለት ነው። ፈውቅ አልገማሚ ተዳመና አልፎ ወደ ላይ ይወጣል። የተበደሉ ሰዎች ሮሮ ሮሮ ዱዓቸው አሉ። ታዲያሳ አላህ ሱብሃነሁ ወተዓላ ይህንን ሮሮ ይሰማና ምን ይላል? ወዒዘቲ ወጀላሊ በአሸናፊነቴ ይሆንብኝ በልቅና የሚሆንብኝ ለአንሱረነኪ አንቺ የተበደልሽ ነፍሶች ሆይ ነፍስ ሆይ እረዳሻለሁኝ ወለው ባዕደሂን ከዘመናት እንኳ በኋላ ቢሆን ጊዜው ቢረዝም እንኳን እንደምረዳሽ ተማመኝ። ማንኛውም የተበደለች ነፍስ ሁሉ እንደምረዳሽ ተማመኝ ይላል አላህ ሱብሃነሁ ወተዓላ ምሎ ይናገራል አሉ። وأنشد شعرا توقع دعاء المظلوم إن دعاءه ليرفع فوق السحب ثم يجاب توقع دعاء من ليس بين دعائه وبين إله العالمين حجاب. ولا تحسبن الله مطرحا له ولا أنه يخفى عليه خطاب. فقد صح أن الله قال وعزتي لأنصر المظلوم وهو مثاب. فمن لم يصدق ذا الحديث فإنه جهول وإلا عقله فمصاب. من رال توقع عشق دعاء فعو يولي يوطع للنسل فوق السحب بدمنا كدمنا بلا يود الله يقوزل ثم يجاب. كذاك الله سبحانه وتعالى ملسي السطال. توقع دعاء المظلوم من ليس بين دعائه والسنة بقيته ومكاكل وبين إله العالمين بعلمات قيته بهنو قيتنا بتبدأ يسوي دعاء مكاكل قردوش يللو نفسه دعاء تتنكك. ولا تحسبن الله مطرحا له اللهن أتسب يسون دعاء ودلائل سيوطا أم زرزقو يطلع على بها أتسب. ولا أنه يخفى عليه خطاب يتاهوي أنت تبكر لن حسبي الله ونعم الوكيل. الله بيني وبينك الله يبكي الله يفردي بلو يمنا قرات النقر اللهم يسمع انداي مسله يسمع. فقد صحى بارقت بصحيبه هنا حديث تقيتوال أن الله تعالى قال وعزتي الله سبحانه وتعالى بشنا في النتي بشنا في النتي امر الله لأنصر المظلومة يتزول لمن سو لرداسل امر الله براسي وهو مثاب. دموز دمو زم كفلو طرو دمو زم كفل سونو إلان. فمن لم يصدق ذا الحديث يهني مسألة حادث يما من سو ونتعلم السو سو فإنه جهول لم يلا دنقر بالاقرنو يالتمار دنقرنو ددبنو وإلا عقله فمصابو جاهل عدل لم كتب على قندمو عقله بوزو اللبالال عقله شقر اللبت بچيشو اللهم يبالو عقله يتو قرسو دمونجدي ماستر عبر نغروشن ماستهتنا ماستبايشلم تبلو اللو سلزيك. والله يا جماعة إيه ظلم بطعم عدقانو الظلم ظلمات يوم القيامة لو نبي عليه الصلاة والسلام عند التناقرود ما تنكك يسفل لقنال. بتلاقي واحد يسويش بزي بوداي بزو ما قالوا يتزقبوا لما تقومي هاللون جمتشم النزال هو لما درس عيد اللم اللبيب يفهم بالإشارة البلال لب يالو لب يبل قمنا لبو طريه ونسو بملكت يقبوال بملكت يوقال لنا الله سبحانه وتعالى أنهم بتناقركوت إن أنتم بسماتشوت إخلاص ستون يمن التكم الله يادرقن كل أجننم الله ودولن كظلم نزاد رغون إنيانم بدأكم هون نزاد رغون اللهم بسلام يمن الجنين الله درجن يا الله يا كريم يا ربنا ويا خالقنا ويا سيدنا ويا مولانا يا أرحم الراحمين أنت ربنا فليس لنا رب سواك. اللهم يا حي ويا قيوم اغفر لنا ذنوبنا أجمعين. اللهم اغفر لنا ذنوبنا أجمعين. اللهم كلنا ولا تكن علينا انصرنا على من عدانا. اللهم يا حي ويا قيوم يا ذا الجلال والإكرام جعلنا هداة مهتدين غير ضالين ولا مضلين. اللهم لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. اللهم يا حي ويا قيوم يا ذا الجلال والإكرام لا تفض جمعنا هذا إلا بذنب مغفور وعمل مبرور صالح مقبول برحمتك يا أرحم الراحمين. ربنا اغفر لنا ما قدمنا وما أخرنا وما أسررنا وما أسرفنا وما أنت أعلم به منا. أنت المقدم وأنت المؤخر إنك على كل شيء قدير. اللهم يا حي ويا قيوم يا ذا الجلال والإكرام اغفر لنا ذنوبنا كلها دقها وجلها وعلانيتها وسرها وأولها وآخرها. اللهم اغفر لنا جدنا وهزلنا، اللهم اغفر لنا خطأنا وعمدنا وكل ذلك عندنا برحمتك أرحم الراحمين. اللهم اختم لنا بالحسنى، اللهم اختم لنا بالحسنى، اللهم اغفر لآبائنا وأمهاتنا وأخواتنا وإخواننا وجداتنا وأجدادنا وأخوالنا وخالاتنا وعمامنا وعماتنا وكل من له حق علينا من جميع المسلمين والمسلمات والمؤمنين والمؤمنات الأحياء منهم الأموات، إنك سميع قريب مجيب الدعوات برحمتك يا أرحم الراحمين. رب صل وسلم على نبينا محمد وعلى آله وصحبه وسلم تسليما كثيرا إلى يوم الدين. وآخر دعوانا أن الحمد لله رب العالمين. يا رب نقرت على يتوسنوا ذلك أوش تياك باستمار كزوريا هل قباتشو لتنقل شرالاتشو وإلا بزي سراب بتاتشو على تنس نبيتوا السراب بسلونغ سراء ينقف ساعته يهدس لغنا أعرف ما نسرى لبنا. بارك الله فيكم، الله يوداتشو لجنة براتشو تيا إذن زند التسبب السبنا هون سان التاي بجنة دمو يتاين الله يسبب سبنا لهون. السلام عليكم ورحمة الله وبركاته. ما يكفريه.